tu ya tarata bilo ya cha mutain saugatin galto ma che tarata ya ni eu kat galto yagmo basi gdme basi balaganna من متى سرنا عالقين بممون براسي ما استوى بطعم تدقفون بنبارين كبير عبد زرت مكاهون سلفة عاريه አሰበ ጊዜ ለኝ ቢየውሳኔ ለነፍሴ ሰጠሁ ግን ሷለምን ቢያተር ነፍሱን ግን ቢያጎድ ምን ጥቅም ያገኛል ቤዛነት የለውም ሰውሲ ጨለመበት ቀና ይላልና እኔም ፈጣራዬ በላይ አየሁና ሰማዩን አየሁት ትኩር አልኩኝና መልስ የማገኝ መስሎ የጭንቅ ኑሮ ሲሆን ኑሮዬ በሞላ ሲያስበግገኝ የገላዬ ጥላ ወደ እብደት ከመሄድ ለአዋቂም ከመስገድ መመለስ አለብኝ ወስን ተከፈተ ውጊያ ያውከኝ ጀመረ ከወዲና ከውዲያ ለሰይጣን ስገዛ ነበረ እስከ ዛሬ ተጣልቶኝ አያውቅ ከሱን ከፈተብኝ አንተን ብሎ አማን ተው ይቅርብ አለ ኃጢአቴን ገላልጦ ዝቅተኛ አረገ ወደ ፈጣሪህ መቅረቡ ተሳኝ አንድ ቃል አደመጥ ሰምቼ ማላውቅ Whatever.